بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. إن شاء الله هتوجنا وندموج يزارو تمرتاجين يميوانو فقهنا وميوانو مالتنا ويو ببالفو انداسال لفنو هلو بصلاة سوريا فقهنا ومن مارو ثم فقه سنمار تبلفوا صلاة أحكام نبر يتمار ننبرو زاري يتام ممسو اندتنو مسجدو وينم اندتنو للطهرة يميرون النيالن. كيف يتطهر المريض؟ يتمم سو اندتنو وضوءهم هنا تثبت كاللبت يمي السدادونا نسهنون يمي تبكو بمن ملكون يمي روني هنا المالتنو. عندنا يجب على المريض أن يتطهر بالماء بوها للسدادا قدتاي هنا المالتنو، فيتوضأ من الحدث الأصغر ويغتسل من الحدث الأكبر. لحدث الأصغر باشنتنا بسقرا لم يفتو وضوء يو وضو مادرق قدتا سيوانبت. تلك حدث جنوب كهونا رقمو بمتاتا بندزه للسدادة وينم للطهرة يقبال مالتنا. ولتنيا فإن كان لا يستطيع الطهارة بالماء لعجزه أو خوف زيادة المرض أو تأخر برئه فإنه يتيمم. ولتنيا درجة قدتها مهنبت السو سونة لما السدادة بايتشل وينم بشتا يشمر بنيال وينم دغمو طولو لالشير إشلال له هاكنك وكسلين كالا لأي صلاة من دنو وضو بفتا قطر تيمم يادرغ صلاة ما كانوان اللبت انجي متاتبه بشتاين ياباب سبنيال بمي السبب صلاة اللي اسالف فاسمو اي قباوم. سوستنيا اندتنو تيمم ليادرغ يمي چلو يتامم سو ببال يو نسوها فر اتقبو يدرغ اللتنا افرون بهولت جوچو اندقزي متو كزام بهولت جوچو فيتون بعد تكالي فيتون يابسنا اندقنا بزو فيتوچون بابسبت اجو ليلا عدس افر من كارساي اسفلقو اجوچون ابس ابس يارقال مالتنا هولت توچون اجوچون ارس برساچو يابسچو المالتنا اسكالاي اسكاكن بدرس ما بس ايزهم ازهو مداف الجومة تاتف يادرس يالوتن ابس ابس ادرغو بقا قدتا يهون ابتن صلاة بزمالكو ما كانوان يقبال مالتنو كزبالاي اي قددم. اردتن يا فإن لم يستطع ان يتطهر بنفسه وهابين كوم نمتقر يلم نبر نقرقن بوهو مستدادات أك ما يفقدم من يدرك ببال فإنه يوضئه أو ييممه شخص آخر للاسو وضوء ليدرك اللت على الزام تيمم ليدرك اللت يقبال مالتنا تم ما تبلو صلاة ليسالف وينم ليالفو يقبال إنيا بأدنى سبب بتنانش مكنياتوش راس متات يعممان ندونا أمون يالبلان تتكلم بمتنيات صلاة الناس اللفالن አቅማችን ደክሞ ራሳችንን መቆጣጠር አቅቶን ውዱ ለማድረግ ማንችል ወይንም ተየሙም ለማድረግ ማንችል ብንሆን እንኳን ሰዎች ተየሙም እያደረጉልን ሶላታችንን ማከናወን ይተበቅብናል እንጂ ዝም ብለን ማሳለፍ አይገባም ማለት ነው። አምስተኛ اذا كان في بعض اعضاء الطهاره جرح وضوء للنادرك قدتها بميሆንብን ቦታዎች ላይ قسل بنور بن فإنه يغسله بالماء በውሃ መጀመሪያ እናጥበውና ፈኢንካነ ልቁስሉ ቢልማ ዩአሲሩ ዓለይህ በቆሰለው ሰውነት ላይ ውሃ ሲያርፍበትና ወይንም በውሃ ሲያጥበው ህመሙ የሚጨምርበት ከሆነ ዝም ብሎ ያብሰው። በውሃ ረጠብ ያደረገውና ወየምሩሃ ዓለይህ በዛ በቆሰለው ላይ እጁን በውሃ ካረጠበ በኋላ በቆሰለው ላይ ዝም ብሎ ዳበስ አድርጎ ያሳልፈዋል ማለት ነው። فإن كان المسح يؤثر عليه أيضا قصلا هنم بزا بسونة لي ويلم بجو ما بسو بقصلا لي تصنو ما سادر بدك هنا بجو ما بسا يسفل لقو من ما درق على البت تيمم ما درق على البت ما لثنا سدستنيا إذا كان في بعض أعضائه كسر مشدود عليه خرقة አው ጅሱን ፈኢነሁ የምሰሁ ዓለይህ ቢልማኢ በደለን አን ገስሊሂ። ሰውነቱ ክፍል ላይ የተሰበረ ቢኖርና ቢጠገን ማለት ነው፣ በቁራጭ ጨርቅ ቢታሰር ወይንም በኖራ ቢታሰር፣ ጅስ ማለት ኖራ ማለት ነው እና በሱ ቢታሰር፣ ፈኢነሁ የምሰሁ ዓለይህ ቢልማኢ በዛ በጀሶው ላይ ወይንም ደግሞ በቁራጩ ጨርቅ ሰውነቱ በታሰረበት ቁራጭ ጨርቅ ላይ አበስ ያደርጋል ማለት ነው። በማጠብ ፈንታ ካላጠብክ አይባልም። ወላ ያህታጁ ልተየሙም ሊአነ ልመስሐ በደሉን አን ልገስሊ። ተየሙም ያድርግ አይባልም፣ ማበሱ ራሱ ለውዱእ በደል ልውጫ ሆኖ ይመጣልና ማለት ነው። በሰባተኛ ደረጃ የጁዙ አን የተየመመ አላል ጂዳሪ አው አላ ሸይእን አኸረ ጣሂሪን ለሁ ጉባሩን። አቧራ ነገር ካለበት ግድግዳም ላይ ሆነ መኪናው መስታየት ላይ በቦለለው አቧራ ተየሙም ማድረግ ይችላል ማንኛውም ሰው። فإن كان الجدار ممسوحا بشيء من غير جنس الأرض كالبوية فلا يتيمم عليه إلا أن يكون له غبار። አቧራ ካልቦለለበት ግድግዳው በቀለም የተቀባ ከሆነ ተየሙም ማድረጉ አያብቃቃውም። ዝም ብሎ ተመርጎ ዝም ካለ ግን እንደ ሀገራችን ቤት ማለት ነው፣ ቀለም እስካልተቀባ ድረስ እንትን ማለት ይችላል። ቀለም ተቀብቶ ሳ አቧራ የቦለለበት ቢሆንና በእጃችን እንደዚህ ስንዳስሰው እጃችን ላይ አቧራ የሚያሳይ ከሆነ በዛ ተየሙም ማድረግ ይቻላል ማለት ነው። ስምንተኛ ኢዛ ለም የኩን ተየሙሙ ዐለ ልአርድ አው ልጅዳሪ አው ሸይእን አኸረ ለሁ ጉባር ፈላ በእሰ አን ዩضዐ ቱራቡን ፊ ኢናኢን አው ሚንዲልን ወየተየመሙ ዐለይህ። አንድ ሰው በሚንቀሳቀስበት ቦታ አፈር ማያገኝ ቢሆን፣ ንጹህ አፈር አያገኝም፣ ግድግዳም በቃ አቧራ ያለው ግድግዳ የማያገኝ ሆነ፣ መሬትም ላይ እንደዚሁ የማያገኝ ቢሆን አፈር ካለበት ቦታ በመንድል ወይንም ደግሞ በሆነ እቃ ነገር ይዞ መንቀሳቀስ ይችላል ማለት ነው። ልክ ውሃ ይዘን እንደምንንቀሳቀሰው አይነት። ዘጠነኛ ኢዛ ተየመመ ሊሶላትን ወበቅያ አላ ጠሃረትሄ፣ ለአንድ ሶላት ተየሙም አድርገን ውዱ ሳንፈታ ከቆየን ኢላ ወቅቲ ሶላት ልኡኽራ፣ ወደ ሌላይቱ ሶላት ሰዓት ድረስ የሌላይቱ ሶላት ወቅት እስከሚገባ ድረስ ከቆየን ፈኢነሁ ዩሰሊሃ ቢተየሙም ልአወሊ፣ በመጀመሪያው ተየሙም ሁለተኛውንም ሆነ ሶስተኛውን ሶላት መስገድ እንችላለን። ልክ በውሃ ውዱ አድርገን ውዱአችን ካልተፈታ በዛው በአደረግነው ውዱ ብዙ ሶላት መስገድ እንደምንችለው ሁሉ ሶላቱን መድገምም አያስፈልገውም። ሊአነሁ ለም የዝል ዓላ ጠሃረትሂ፣ ያው በጠሃራ ላይ ከመሆን አልተወገደምና ማለት ነው። የሚያበላሻትም ነገር እስካልተከሰተ ድረስ ወኢዛ ተየመመ አን ጀናበትን ፈኢነሁ ላ ዩዒዱ ተየሙመ አንሃ። ለጀናባ ብሎ ተየሙም ቢያደርግ አንድ ሰው ለሌላው ሶላት ተየሙም ማድረግ አለበት አንልም ራሱ ማለት ነው። ለሌላው ሶላት ተየሙም አያስፈልገውም። ኢላ አን ዩሕዲሰ ለሁ ጀናበቱን ኡኽራ፣ ድጋሚ ጀናባ የሆነ እንደው ሲቀር እዛስ ጊዜ ተየሙሙን ይደግማል። አስረኛ የጅቡ ዐለል መሪድ አን ዩጠሂረ በደነሁ ሚነ ነጃሳት፣ የታመመ ሰው ልክ ጤናማው ሰው ሰውነቱን ማጽዳት እንዳለበት ሁሉ ማጽዳት ግዴታ ይሆነዋል፣ ግዴታ ይሆንበታል ማለት ነው። ፈኢንካነ ላ የስተጢዑ ሶላ ዓላ ሓሊሂ ወሶላቱሁ ሶሒሐቱን ወላ ኢዓደተ ዓለይሂ። ሰውነቱንም ሆነ ልብሱን ማጽዳት ባይችል ሰውነቱንም ሆነ ልብሱን ማጽዳት ባይችል በቃ በዛው በነጃሳው ላይ እንዳለ ይስገድ፣ ሶላቱ ሶሒሕ ነው፣ የዳነ ጊዜ ይድገምም የሚል የለም ማለት ነው። መድገም አይይዘውም። አስራ አንደኛ የጅቡ አለል መሪድ የሚሶል ቢት የቢን ጣሂረትን የታመመ ሰው ጠሃራ በሆነ ልብስ መስገድ ግደታ ይሆንበታል ካገኘ ማለት ነው። ፈኢን ተነጀሰት ሲያቡሁ ወጀበ ገስሉሃ፣ ልብሱ ቢነጀስበት ማጠብ ግደታ ይሆንበታል። ለማጠብ ባይችልሳ መቀየር ግደታ ይሆንበታል። ይህን ሁሉ ካልቻለሳ ምን ይሁን? በዛው በነጃሳው ይስገድ፣ መድገምም አይዘውም ማለት ነው። አስራ ሁለተኛ የጅቡ አለል መሪድ የንዩሰልየ አላ ሸይእን ጣሂርን፣ ጠሃራ በሆነ ነገር ላይ ሊሰግድ ግደታ ይሆንበታል። ፈኢን ተነጀሰ መካኑሁ ወጀበ ገስሉሁ አው ኢብዳሉሁ ቢሸይእን ጣሂር፣ ጠሃራ ነገር ላይ ጠሃራ ቦታ ላይ ሆኖ መስገድ አለበት። ጠሃራ ቦታ ቢነጀስበት ማጠብ ወይንም ማጽዳት አለበት። ያንን ካልቻለ ቦታ መቀየር አለበት። ቦታ መቀየር ካልቻለ እዛው ነጃሳው ቦታ ላይ መስገድ ነው የሚገደደው። ሶላቱ ትክክለኛ ነው፣ መድገም ግደታ አይሆንበትም። እስረኛም እንደዚሁ ነው። አስራ ሶስተኛ ላ የጁዙ ሊልመሪድ አን ዩአኪረ ሶላት አን ወቅትሃ ሚን አጅል ልዓጅዚ አን ጠሃረቲ፣ ጠሃራ ለማድረግ አልቻልኩም ብሎ የታመመ ሰው የሶላቱን ወቅት መግደል የለበትም። በል የተጠሃሩ ቢቀድሪ ማ ዩምኪንሁ፣ አቅሙ የፈቀደውን ያክል ለመጠሃራት ጥረት ያድርግና ከዛ በኋላ ሶላቱን ይስገድ ማለት ነው በወቅቷ። ወለው ካነ አላ በደኒሂ አው ሰውቢሂ አው መካኒሂ ነጃሰቱን፣ ሰውነቱ ላይ ወይንም ልብሱ ላይ ወይንም ቦታው ላይ ነጃሳ ቢኖርበት ያዕጅዙ አን ኢጃዝ አን ኢዛለቲሃ፣ እሷን ለማስወገድ ከተሳነው ምን ያድርግ? ፈተቁላህ መስተጣቱም፣ አቅማችሁ የፈቀደውን ያክል አላሁ ስብሓነሁ ወተዓላን ፍሩ ባለው መሰረት አቅሙ በፈቀደው ልክ ሶላቱን ማከናወን አለበት ማለት ነው እንጂ ልብሴ ተነጅሷል ወይንም ቦታ የተነጅሷል ወይንም ሰውነት የተነጅሷል ብሎ ሶላቱን ሊያሳልፍ አይፈቀድለትም ማለት ነው። እንዴት ነው ሊሰግድ የሚችለው? አሰጋገዱ ከይፍያው ቢባል የጅቡ አለል መሪድ አን ዩሶሊ አልፈሪጠተ ቃኢመን ወለው ምን ሐኒየን፣ በሽተኛ የሆነ ሰው ቁሞ ነው ሶላቱን መስገድ አለበት። ጎበጥ ብሎ እንኳ ቢሆን ወይንም ወደ አንድ ነገር ተደግፎ እንኳ ቢሆን ወይንም ወደ ዘንግ ወደ ግርግዳም ቢሆን ተደግፎ ማለት ነው። ይህን ካልቻለ ቁጭ ብሎ ይስገድ። ወልአፍዶሉ አን የኩነ ሙተረቢዐን፣ ያው ቁጭ ብሎ ሲሰግድ እግሮቹን እጥፍጥፍ አድርጎ ከፊቱ በኩል አድርጎ ቢሰግድ በጣም ጥሩ ነው ማለት ነው። ይህን ካልቻለ ፈኢን ካነ ላ የስተጢዑ ሶላተ ጃሊሰን ሶላ ዓላ ጀንቢሂ፣ ቁጭ ብሎ መስገድ ካልቻለ ህመሙ ጠንቶበት ማለት ነው፣ በጎኑ ሁኖ መስገድ አለበት፣ ወደ ቂብላ ፊቱን ያዞረ ሆኖ። ወልጀንቡ ልአይመኑ አፍደሉ፣ በቀኝ ጎኑ መተኛቱ በጣም የተመረጠና የተወደደ በላጭ ነው። ፈኢለም የተመከን ሚነ ተወጁህ ኢለል ቂብለቲ፣ ወደ ቂብላ መዞር ራሱ ካልቻለ ሰዎች ያዞሩት። ሰዎች የሚያዞሩት ካልሆነ የሚያዞረው ሰው ካላገኘ ወደ ዞረበት ዝም ብሎ ይስገድ። ቂብላ መፈለግ ለሱ ግዴታ አይሆንበትም ማለት ነው። አራተኛ ፈኢን ካነ ላ የስተጢዑ ሶላተ ዓላ ጀንቢሂ ሶላ ሙስተልቅየን ሪጅላሁ ኢለል ቂብለቲ፣ በጎኑ ሆኖ መስገድ ካልቻለ ወደ ቂብላ እግሮቹን ወደ ቂብላ ዘርግቶ ተንጋሎ መስገድ አለበት ማለት ነው። ፈኢን ለም የስተጢዕ አን ተኩነ ሪጅላሁ ኢለል ቂብለቲ ሶላ ሐይቱ ካነት ወላ ኢዓደተ ዓለይሂ፣ ወደ ቂብላ እግሩን ማዞር እንኳ ካልቻለ ራሱ እንደተመቸው ሆኖ ይስገድ። በሻረ ጊዜ መድገም አለበት አይባልም ማለት ነው። አምስተኛ የጅቡ አለ ለመሪድ ያን የርካዓ ወስጁደ ፊ ሶላቲሂ ፈኢን ለም የስተጢዕ አው ማአ ቢሂማ፣ ለሶላቱ ሩኩዕ ስጁድ ማድረግ አለበት አቅሙ ከፈቀደ፣ ካልቻለ ደግሞ መጥቀስ አለበት ማለት ነው። በአካሉ መጥቀስ ባይችል በአይኑ ራሱ እየጠቀሰ መስገድ አለበት ማለት ነው። ወየጅዐሉ ሱጁድ አኽፈጠ ሚነ ሩኩዕ ፈኢን እስተጣዐ ሩኩዐ ዱነ ሱጁድ ረክዐ ሐለ ሩኩዕ ወአው ማአ ቢሱጁድ። ለሱጁድ የማይችል ለቅያም የሚችል ለመቆም የሚችል ቢሆን በሩኩዑን እያደረገ የሱጁድን ደግሞ ቁሞ ዝም ብሎ መጥቀስ ይችላል ማለት ነው። ፈኢን እስተጣዐ ሱጁደ ዱነ ሩኩዕ፣ ሩኩዕ ማድረግ አይችልም፣ ሱጁድ ማድረግ የሚችል ከሆነ ሱጁዱን ያድርግ፣ ለሩኩዑ መጥቀስ አለበት ማለት ነው። ስድስተኛ ፈኢን ካነ ላ የስተጢዑ ልኢማእ ቢራእሲሂ ፊ ሩኩዕ ወሱጁድ፣ ለሩኩዕና ለሱጁድ በራሱ መጠቆም ባይችል፣ አሻረ ቢዐይነይሂ በአይኖቹን በአይኖቹ ይጠቁም ማለት ነው። አይኑን ጭፍን ግልጥ እያደረገ ማለት ነው። ለሩኩዕ ቀለል አድርጎ ይጨፍናታል፣ ለሱጁድ ያው ከበድ አድርጎ ይጨፍናል ማለት ነው። ወአመ ልኢሻረቱ ቢልእስቡዕ በጣት እየጠቀሱ መስገድ የሚለው ከማ የፍዐሉ ባዕዱ ልመርዷ አንዳንድ በሽተኛ እንደሚሰሩት ይሄ ትክክል አይደለም፣ መሰረትም የለውም ከቁርአንም ሆነ ከሀዲስ ከዑለሞችም ንግግር። ይህን ሁሉ ካልቻለ በራሱም እንደገና በአይኑ መጥቀስም አልቻለም፣ በቀልቡ ብቻ ይስገድ ማለት ነው። ፈዩከብሩ ወየቅራ የቻለውን ቀድር ተክቢራ ያድርግ፣ ያንብብ፣ ይነይት። ሱጁድ ነው አሁን ያለሁት፣ ቅያም ላይ ነው ያለሁት፣ ሩኩዕ ላይ ነው ያለሁት እያለ እንደዛ አድርጎ ያከነው የሶላት ነገር በጣም ከባድ ነውና ማለት ነው። ስምንተኛ ይህን ካልቻለ በወቅቷ ሊሰግዳት ይገባል ማለት ነው። የፍዐሉ ኩለ ማ የቅድር አለይህ አቅሙ የፈቀደውን ያክል ማከናወን ግዴታ ይሆንበታል። ምክንያቱም ጉዳዋ ሶላት ናትና የሶላት ነገር በቀላል የሚታይ ነገር አይደለም። ሶላት ከዚች ዓለም ህይወታችን እስከተለየች ድረስ የማትለየን ዒባዳችን ናት። ሶላት በቅያማ ቀን ከአላህ ስብሓነ ወተዓላ ፊት ሁና የምትከራከርልን ከባድ ዒባዳ ናት ማለት ነው። ሶላት ላይ መዘናጋት፣ ሶላት ላይ መዳከም ለሙእሚን አይገባም። ብዙዎቻችን ሌሊቱን ቁጭ ብለን አድረን ሱብሒ የሚያልፈን በጣም ቁጥራችን ብዙ ነው። ስለዚህ እኽወቲ ወአኸዋቲ የሶላትን ነገር አደራ ተጠንቀቁ፣ አላህን እንፍራ እያልኩኝ የዛሬውን ትምህርቴን እዚ ላይ ለማቆም እገደዳለሁ። ምክንያቱም ሰዓት ደርሶብናልና ስለዚህ ወሳ